ክልሉ አሽሽብ ንጎይታ ኢየሱስ ዕልል በልቱ ከመይዳ አይ በዓለማዊና ዝተሰለፍና ንጎይታ ኢየሱስ ክልልና ከመይዳ አይ ዝለሉ ዝለሉ አሽሽብ ንጎይታ ኢየሱስ ዕልል በልቱ በዓለማዊና ዝተሰለፍና ንጎይታ ኢየሱስ ክልልና ከመይዳ አይ ሰባት ውሪኦም ክንዕኹና ንሕና ስንፈልጦ ኢና ዘስልለና መንፈስ ኣምላኻሉ ኣብ ውሽጢና ስዳይ ኣሓጢኣት ባርነት ዶብብሉ እቲ ብሩኽ ኣምላኽ ደምሲስዎ ማሕተማትና ኩሉ ዝፈትሑ ናይ ይሁዳ ኣንበሳ ዝበሊበሱ ስዳሃይ ዝለሉ ዝለሉ ዓሸብሽብ ንጎይታ ኢየሱስ ዕልል በልቱ ዕልል ብዓላማ ኢና ዝተሰለፍና ንጎይታ ኢየሱስ ክንዘልል ኢና ክመይዳሃይ ዝለሉ ኣሸብሽብ ንጎይታ ኢየሱስ ዕልል በልቱ ዕልል ብዓላማ ኢና ዝተሰለፍና ንጎይታ ኢየሱስ ክንዘልል ኢና ክመይዳ አይ እሉ ዝለሉ ኣሸብሽብ ንጎይታ ኢየሱስ ዕልል በልቱ ዕልል ብዓላማ ኢና ዝተሰለፍና ንጎይታ ኢየሱስ ክንዘልል ኢና ክመይዳ አይ ሰባት ውሪኦም ክንዕኹና ንሕና ስንፈልጦ ኢና ዘስልለና መንፈስ ኣምላኻሉ ኣብ ውሽጢና ስዳሃይ ናይ ሓጢኣት ባርነት ዶምብሉ እቲ ብሩኽ ኣምላኽ ደምሲስዎ ማዕተማትና ኩሉ ዝፈትሖ ናይ ይሁዳ ኣንበሳ ዝበሊ መስሎ ስዳሃይ ዝለሉ ዝለሉ ዓሸብሽብ ንጎይታ ኢየሱስ ዕልል በልቱ ዕልል ብዓላማ ኢና ዝተሰለፍና ንጎይታና ኢየሱስ ክንዘልል ኢና ከመይዳሃይ ሃቡ ክብሮ ሃቡ ዝላየ ንጎይታ ኢየሱስ ከምልኾ እየ እንካ ክብሮ እንካ ዝላየ ንጎይታ ኢየሱስ ኣምልኾም እየ ሃቡ ሽብሽባ ሃቡ ጸናጽል ንጎይታ ኢየሱስ በልሎ ዕለ እንካ ሽብሽባ እንካ ጸናጽል ንጎይታ ኢየሱስ በልሎ ዕለ ሃቡ መልኽት ሃቡ ቅምቢልታ ክነብሐሉ የ ንኢየሱስ ጎይታ እንካ መልኽት እንካ እምብልታ ንብሐሉ በየ ንኢየሱስ ጎይታ ሃቡ ክብሮ ሃቡ ጸናጽል ንጎይታ ኢየሱስ በልሎ ዕለ ሃቡ ሽብሽባ ሃቡ ጸናጽል ንጎይታ ኢየሱስ በልሎ ዕለ ሃቡ መልኽት ሃቡ እምቢልታ ክዘለሉ የ ንኢየሱስ ጎይታ ሃቡ ክብሮ ሃቡ ጸናጽል እንካ ክብሮ እንካ ጸናጽል ንጎይታ ኢየሱስ በልሎ ዕለ ንጎይታ ኢየሱስ በልሎ ዕለ ሃቡ ሽብሽባ ሃቡ ጸናጽል እንካ ሽብሽባ እንካ ጸናጽል ንጎይታ ኢየሱስ በልሎ ዕለ ንጎይታ ኢየሱስ በልሎ ዕለ ሃቡ መልኽት ሃቡ በገና እንካ መልኽት እንካ በገና ባርኽዎወ ነቲ ኣምላኽና ንባርኽዎ ነቲ ኣምላኽና ሃቡ መሰንቆ ሃቡ በገና እንካ መሰንቆ እንካ በገና ስሙ ይባርኽ እቲ ኣምላኽና ስሙ ይባርኽ እቲ ኣምላኽና ሃቡ ሽብሽባ ሃቡ ጸናጽል እንካ ሽብሽባ